በስማ ወልድ ወመንፈስ ቅዱስ አሐዱ አምላክ ሐሙስ የሚጸለይ አምላክን ይወለደኝ የእመቤታችን የድንግል ማርያም ምስጋና አራተኛ ክፍል። ድንግል ማርያም ዘም እንደማትኝ ያው ካለሁና ሰት የሌለባት ድንግል ማርያም ሙሴ በበረሃ በነደስ አጫፎቿ ሳይቃጠሉ ያያትን ጽን ትመስላለች። የአብ ቃል በርሷ ሆኗልና እሳተ መለኮቱ የመለኮቱ ባህር ያላቃጠላትምና ከወለደችውም በኋላ ድንግልናዋ አልተለወጠምና ሰውም ቢሆን መለኮቱ አልተለወጠም በእውነት አምላክ ነውና እርሱ በእውነት አምላክ የሆነ መጡ አዳነን። ቅድስት ለምንጌልኝ አምላክን የወለድሽ እመቤታችን ሁላችን እናገንሻለን። ይቅርታሽ ለሁላችን ይሁን ዘንድ ነውና ሔዋን እንጨት በልታ ባደረገችው አመጽ በባህሪያችን ያደረውን የቀድሞውን እርግማን በእርሷ የጠፋልን። አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወትን በላ ዘንድ አደለን። ይኸውም እኛን ስለ መውደድ መጥቶ ያዳነን የክርስቶስ ክቡር ሥጋውና ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረውን ይህን ምስጢር ማወቅ የሚቻለው ምን ልቡና ነው? መናገርስ የሚቻለው ምን አንደበት ነው? መስማትስ የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችውም በኋላ ድንግልናዋ አልተለወጠም። ስለዚህም አምላክን የወለደች እንደሆነች ታወቀች። እግዚአብሔር የጥበቡ ስፋት ምን ይጠልቅ! በጻር በምጥ በልብ ጋር ትወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባሕርያችን እርግማንን የሚያጠፋልን ያለ ወንድ ዘር ወለደችልን። ስለዚህም ሰውን የምትወድ ሆይ ክቡር ለአንተ ይገባል፣ ቸርና የሰውነታችን መድኃኒት ነህ እያለን እናመስግነው። ቅድስት ሆይ ለምኝልኝ። ድንግል ማርያም የሰራዊት ጌታ ዘርን አስቀረልን እመቤቴ እንደ ሰዶም ሰዎች። ያለ ወንድ ዘር አምላክን የወለደች ድንግል የማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለመለወጥ ሰው የሚሆነው የእግዚአብሔር ቃል ነው ብሎ መስክሯልና፣ ማርያምም የዚህ ደስታ እጥፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለች፣ ስሙንም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው። ዳግመኛም ወገኖቹን ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታው በኃይሉ ያድነን ዘንድ ኃጢአታችንም ያሰርይልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱ አምላክ እንደሆነ በተረዳ ነገር አውቀነዋልና። ልዩ ከሆነች ድንግል ማርያም ይህ የአምላክ መወለድ ምን ይደንቅ ቃልን ወሰነች። ልደቱም ዘር አልቀደመውም፣ በመወለዱም ድንግልናዋን አልተለወጠም። ካልካብ ያለ ድካም ወጣ ከድንግልም ያለ ህማም ተወለደ ሰባ ሰገል ሰገዱለት አምላክ ነውና ዕጣን አመጡለት ንጉሥም ነውና ወርቅ አመጡለት ስለኛ በፈቃዱ ለተቀበለው መዳኛችን ለሆነ ሞቱን ከርቤ አመጡለት ቸርና ሰውን ወዳጅ የሆነ አንድ እርሱ ብቻ ነው ቅድስቶይ ለምኝልን ስትራሽ አይዞበይ ልጅሽ ድንግል ማርያም እመቤት ዋሴነሽ ለሕይወቴ ደጋግሜ ስትራሽ አይዞበይ ከአዳም ጎን አንዲት አጽም መንሳት ምን ይደንቅ ከእርሱ ሴትን ፈጠረ የሰውን ፍጥረትን ሁሉ ፈጠረ ጌታ ያውቃል ተሰጠ ከልዩ ድንግልም ሰው ሆነና አማኑኤል ተባለ ስለዚህም ሁል ጊዜ እርሷን እንለምን ከተወደደ ልጇ ታማልደን ዘንድ በቅዱሳና በሊቃነ ጳጳሳት ሁሉ ዘንድ ቸር ናት ደጅ የሚጠኑትንም ወልዳላቸዋለችና ለነቢያትም ትንቢት የተናገሩለትን ወልዳላቸዋለችና ለሐዋርያትም እስከ ዓለም ዳርቻ በስሙ ያስተማሩለትን ወልዳላቸዋለችና ሰማዕታትን ምእመናን የተጋደሉለትን የጥበብ ጸጋው ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልጓልና የይቅርታውን ብዛት መርምረን እንወቅ እንፈልግ መጥቶ አድኖናልና ቅድስት ሆይ ለምኝልን ድንግል ማርያም ስለብዙ ነገር እግዚአብሔር የባህሪን ፍሬ በዙፋን ላይ አኑራለሁ ብሎ ለዳዊት በእውነት ማለ አይጸጸትም ጻድቅ እርሱ ዳዊት ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔርን ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ ይህንንም በታላቅ ትጋት ፈጸመ ከዚያም በኋላ ነው ኤፍራታ ሰማነው ብሎ በመንፈስ ቅዱስ አሰምቶ ተናገረ ይህችውም አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት ዳግመኛም ከነቢያት አንዱ ሚኪያስ አንቺ ኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገሥታት መሳፍንት አገር አንቺ አታንሽም ወገኖቼን እስራኤልን የሚጠብቃቸው ንጉሥ ካንቺ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩት የእነዚህ የሚኪያስና የዳዊት ነገር ምን ይረግ ቅድስት ሆይ ለምኝልን ለእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ የጭፍሮቹም አለቆች ፈጥነው ተነሱና በጠላቶቹ ከተማ ተዋክተው ሊጠጣ የወደደውን አመጡለት ጻድቅ ዳዊት ግን ጨክነው ሰውነታቸው ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያን ውሃ አፈሰሰ ከርሱም አልጠጣም ከዚህም በኋላ ለዘላለም ጽድቅ ሆኖ ተቆጠረለት ሰማዕታትም የዚህችን ዓለም ጣዕም በእውነት ናቁ ደማቸውንም ስለ እግዚአብሔር አፈሰሱ ስለ መንግሥተ ሰማያትም መራራ ሞትን ታገሱ እንደ ይቅርታ ብዛት ይቅር በለ እንደሰዶም ሰዎች ሰመሆንም ዳንሁ ድንግል ማርያም ከመስተማመለት ስለቦሽ መርከቤ እመቤቴ አሁንም ከቅድስት ሥላሴ አንዱ ወልድ መዋረዳችንን አይቶ ከሰማየ ሰማያት ወርዶ ባሕሪውን ዝቅ አደረገና መጥቶ በድንግል ማኅፀን አደረ ከብቻዋ ከኃጢአት በቀር እንደኛ ሰው ሆነ ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ ፈጽሙም ማዳንን ወገኖቹም ማደረገን ቅድስት ሆይ ለምኝልን የሐሙስ ውዳሴ ማርያም ተፈጸመ ልመናዋ ክብሯም የልጇም ቸርነት ወዳጇ ኮልደ ማርያም ኮለተ ገብርኤል ጌታን በደሙ ከቀባቸው ከሕዝበ ክርስቲያኑ ጋር ለዘላለም ይኑር። አሜን። ድንግል ማርያም እመቤቴ ዋሴ ነሽ ስትራሽ አይዞበይ ልጅሽ ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ ደጋግሜ ስትራሽ አይዞበይ ልጅሽ Thank you.